الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. الحديث التاسع عن أبي هريرة رضي الله عنه، عن أبي هريرة عبد الرحمن بن صخر رضي الله عنه قال: سمعت رسول الله صلى الله عليه وسلم يقول: ما نهيتكم عنه فاجتنبوه، وما أمرتكم به ففعلوه فافعلوا منه ما استطعتم، فإنما أهلك الذين من قبلكم كثرة مسائلهم واختلافهم على أنبيائهم. رواه البخاري ومسلم. الحديث العاشر عن أبي هريرة رضي الله عنه قال: قال رسول الله صلى الله عليه وسلم: إن الله طيب لا يقبل إلا طيبا، وإن الله تعالى أمر المؤمنين بما أمر به المرسلين. فقال تعالى: أعوذ بالله من الشيطان الرجيم: يا أيها الرسل كلوا من الطيبات وعملوا صالحا. وقال تعالى: يا أيها الذين آمنوا كلوا من الطيبات ما رزقناكم. ثم ذكر الرجل يطيل السفر أشعث أغبر يمد يديه إلى السماء: يا رب يا رب، ومطعمه حرام ومشربه حرام وملبسه حرام وغذي بالحرام، فأنى يستجاب لذلك. رواه مسلم. ازيك يا بقى المسلم معاك فري. السلام عليكم ورحمة الله وبركاته. ورحمة الله وبركاته. السلام عليكم ورحمة الله وبركاته يا جماعة الخير. اندمن عمشاتشو اندمتشنا انبوتشي ሰላም ናችሁ? አልহামዱሊላህ ሰላም ነኝ። ለላህ አልহামዱ ወልሚና ኢያሱሃ ያርስት። እሺ ወደ ተመረታችን እንግባ። ተዘጋጅታችኋል? أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. الحديث التاسع زدنا الحديث عن أبي هريرة عبد الرحمن بن صخر رضي الله عنه قال: سمعت رسول الله صلى الله عليه وسلم يقول: يا الله ملك تنيا اندزه سيلو سماواتشو، ما نهيتكم عنه فاجتنبوه. كسو يكلكلكواتشو النجر بتقل الله راقوس. وما امرتكم به فاتوا منه ما استطعتم. بسو لا يزسكواتشو النجر يشالاتشو تنياكل سروت. فإنما أهلك الذين من قبلكم فنان تبكي تنبرو هزوچن ياتفاچو كثرة مسائلهم ياكياچو مبزاتنا واختلافهم على أنبيائهم نبياتوچاچون مقارناچون. رواه البخاري ومسلم. بخارينا مسلم زندبوت حديثنا. حديث سيجمر عن أبي هريرة إلال ككنياوي جمرال كأبي هريرة عند تلال فلين إلال. أبي هريرة تككلن ياسمو مانو كتبالا عبد الرحمن ابن الصخر تبرو يترى لما لتنو إيه كالوت يسو سمنا تبرو كتغلس تخلو تككلن ياسمو عبد الرحمن ابن الصخر من لونه. ነገር ግን አቢ ሁረይራ ተብሎ በኩንያው የሚጠራው ባለፈውም እንዳየነው ድመት ነበረችው ይወዳታል እሷም ተወደዋለች ከሷ ጋራ በብዛት አብሮ በመሆኑ አቢ ሁረይራ ተብሎ በኩንያው ተጠራ ማለት ነው ዋና ስሙ አብዱራህማን ኢብኑ ሰኽር ሆኖ ተጠራ رضي الله عنه اللهم لك مصر ونجدلتنا كسو من استلذف لنا قال الذي هذا سمعت رسول الله صلى الله عليه وسلم يا اللهم لك ثنيان سمعهاتشو يقول اندزي سيل ملك ثنياو اندزي سيلو سمعه منالو يا اللهم لك ثنيان ما نهيتكم يكلكلكواچون نغر الذي نهيتكم اني عند النغر كلكياچو كونه عنه كسو معناتلو كذا ككلكلكواچو نغر لاي فجتنيبو راقوتا مولو بمولو معناتلو بتوسنا يمل نغر يلم اني يكلكلكواچو نغر بتقلالا راقوتا እንዳትቀርቡት ወማ አመርቱኩም ያዘስኳችሁን ደግሞ በተቃራኒው ቢሂ በሱ ላይ እንድትሰሩት ወይ እንድትናገሩት እንድትፈጽሙት ያዘስኳችሁን ነገር ደግሞ ፈአቱ ሚንሁ ስሩት ከውኑት መስጠጣዕቱም የቻላችሁትን ያክ የአቅማችሁን ያክል ስሩዋ ዝላይ አሁን እምናየው ልዩነት አለ ሁለት ቁም ነገሮችን ተምረናል አንድ የታዘዝነው ነገር አለ ሁለት የተከለከለው ነገር አለ አፈጻጸሙ ላይ ግን ልዩነቱ ምንድነው ሲባል የተከለከለው ነገር ሙሉ በሙሉ መራቅ ሲገባን የታዘዝነው ግን ሙሉ በሙሉ ፈጽሟል ተባለ ነስተጣዕቱ የቻላችሁትን ያክል የሚል ነው የተሰጠው ምላሽ ለምን ከተባለ አንድን ነገር ላለማድረግ ከመቆጠብና አንድን ነገር ለማድረግ ከመንቀሳቀስ መስዋዕትነትን የሚጠይቀው ማድረግና መፈጸም ነው አንድን ድርጊት ላለማድረግ ላለመፈጸም የሚጠየቀው ምንም መስዋዕትነት የለም መተው ብቻ ነው በጣም ሲምፕል ነው ማለት ነው የሰው ልጅ ስሜቱ ያሸነፈው ሸይጣን እየጎተጎተው የዚህ ዓለም ብልጭልጭ ነገሮች እያባበሉት እንጂ መስዋዕትነትን ከፍሎ ተገዶ የሚፈጽመው ምንም መጥፎ ድርጊት የለም ለማቆም ቢፈልግ አለማድረግ አለመተው ብቻ ነው የሚጠየቀው ለመስራት ግን ዕውቀት ሊጠይቅ ይችላል ጉልበት ሊጠይቅ ይችላል አንደበት ሊጠይቅ ይችላል ገንዘብ ሊጠይቅ ይችላል እንደ ስራው አይነት ሁሉም ሰው ተመሳሳይ አቅም የለው ስለዚህ ያዘስኳችሁ ቦታ ላይ የቻላችሁትን ያክላል ክልክል ቦታ ላይ ግን ሙሉ በሙሉ ራቁ ነው አንዳንድ ጊዜ በትምህርት ሲሰጥ የሰው ልጅ ፍጹም መሆን አይችልም በሚል ትምህርት ይሰጣል አይደለም ከስህተት ወይም ከኃጢአት የነጻ ሰው የለም አጠቃላይ ሰው ሁሉ የስህተቱና የኃጢአት ደረጃው ይለያይ እንጂ ስህተት ላይ መውደቁ የማይቀር ነገር ነው ይባላል ለምን ሲባል ደካማነታችን ስሜታችን ስለሚያሸንፈን ሸይጣንም በሆነ አጋጣሚ እኛን ኃጢአት ላይ እስኪጥለን ድረስ ተስፋ የማይቆርጥ የዚህ ዓለም ብልጭልጭ ነገሮችም የሚስቡና የሚያጓጉ መሆናቸው እንጂ ያለ ምርጫችን ተገደን ኃጢያት ላይ አንወድቅም ኃጢያትን ላለመፈጸም የምንጠየቀው መስዋዕትነት መተው የሚለውን ብቻ ነው እንትልቁ ነገር ለመተው የሚያስችል ኢማን ያስፈልጋል እንድንተወው የሚያደርገን ኢማን ነው ከውስጥ ያለ ኢማን ነው ነፍስያን የሚቆጣጠራት ትዕዛዝ ላይ ግን የቻላችሁትን ያክል ስሩት ዘካ ታዘናል ምጽዋትን እንድንሰጥ ግን ማንንም ይመለከታል ገንዘቡ ያላቸውን ነው የሚመለከተው ሁሉንም ሰው አይመለከትም። ጾም ታዘናል ማንንም ይመለከታል ጤነኞችን ቢጾሙ ጉዳት የማይደርስባቸው ጾሙን መጾም የሚችሉ የመሳሰለውን ነጥብ ማንሳት ይቻላል። እናም ያዘዝኳችሁን ነገር ማስተጣዕቱም የቻላችሁትን ያክል ስሩ። አላህ ምን ብሏል? ፈተቁላህ ማስተጣዕቱ አላህን የቻላችሁትን ያክል ፍሩት ስለሚል ማለት ነው። لا يكلف الله نفسا الا وسعها الله نفسا ችሎታዋን እንጂ ከችሎታዋ በላይ አያስገድዳትም ነው የሚለው። ጌታችን ከችሎታ በላይ የሚያስገድድ አይደለም ታቅምህ በላይ አትጠየቅም ነው። የምትጠየቃቸው በጠቅላላ ባንተ አቅም ስር ያሉ ናቸው። እንደውም ከአቅም በላይ የሚሆን ነገር ሲከሰት ግዳጅ የሆነ ነገር ራሱ ሊነሳ ይችላል። ሐራም የሆነ ነገር ራሱ ሊፈቀድ ይችላል። በረሃብ ጊዜ ምግብ ከጠፋ የተከለከለ ነገር እንደመብላት ማለት ነው። ይህንን ነው መስራት የሚጠበቅባችሁ ካሉ በኋላ የአላህ መልእክተኛ ጥያቄ እንዳናበዛ ሲመክሩን فإنما أهلك ያጠፋቸው እኮ الذين انزعن من قبلكم ከናንተ በፊት ከበፊታችሁ የነበሩትን اهل الكتابዎችንም ሆነ ሌሎችን በተለይ اهل الكتاب اليهود والنصارى الناسن ለጥፋት ያደረጋቸው ያጠፋቸው ነገር እኮ ከፍረቱ መሳኢልህም አንድ የጥያቄያቸው መብዛቱ ነው። ከፍረቱ መብዛቱ ነው መሳኢልህም ጥያቄያቸው። ስለዚህ የጥያቄው መብዛት ከዚህ በፊት የነበሩትንም አጥፍቷልና እናንተንም እንዳያጠፋችሁ ተጠንቀቁ። ዝም ብላችሁ ጥያቄ አታብዙ ለማለት ነው። እዚህ ቦታ ላይ ለጀነራል ኖሌጅ ነው በሚል ሰበብ አንድ ሰው ስራ ማይከተለውን ጥቅም የሌለው ነገር ዝም ብሎ አንስቶ መጠየቅ አግባብነት የለውም። ነገር ግን ዲንን ለማወቅ ለመማር ከሆነ ግን ግዳጅም ሊሆን ይችላል መጠየቁ። فاسألوا أهل الذكر إن كنتم لا تعلمون ስለተባለ የማታውቁ ከሆነ የውቀት ባለቤቶችን ጠይቁ ስለተባለ እንጠይቃለን። ሽፋኡ ለዓይ አስሱአል ነው የጃሂል ወይም የበሽተኛ መድኃኒቱ መጠየቅ ነው ተብሎ ተነግሮናል። ከዚህ አንጻር እንጠይቃለን ዕውቀትን መፈለግም ግዳጅ ስለሆነ። ነገር ግን አሁን ዋና የተፈለገው ምንድነው? አላህ ግዳጅም ያላደረገብን ያልከለከለን ምንም ያልተነገረ ነገር ዝም ብሎ አንስቶ አንድ ሰው መጠየቅ ምን ያርግለታል? አሁን አንድ ሰው ማይክ ይዞ የዳይኖሰርስ ስጋ ሐላል ነው ወይስ ሐራም ብሎ ቢጠይቅ ምን ትሉታላችሁ? ምን ሊያረግለት ነው? እስቲ አሁን ይሄን ጥያቄ ቢያነሳው ሐላል ነው ቢባል ሊበላው እንዳይሆን ዘሩ ጠፍቷል፣ ሐራም ነው ቢባልም ማይ ተሳስቼ በልቻለሁ ብሎ ተውበት ሊገባ ከሆነም የለም። ይሄ ትርጉም አልባ ጥያቄ ነው። ጥያቄ ሲጠየቅ ከህይወታችን ጋር የተገናኘ ጥቅምና ጉዳቱን አውቀን ጥቅሙን ለማምጣት ጉዳቱን ከራስ ላይ ለመከላከል ዕውቀትን ሊያሳድግልን የሚችል የአላህን ተአምር ለማወቅ የሚረዳ እንጂ ዝም ብሎ ጉልጫልፋ የሆነ ነገርን ማንሳት አግባብ አይደለም። እነሱንም ያጠፋቸው ይሄን ጥያቄ ማብዛታቸውና واختلافهم على انبيائهم ደግሞም ነቢያቶቻቸውንም መቃረናቸው ጭምር ነው። ነቢያቶቻቸውን ራሱ አይታዘዟቸውም ነበር ይቃረኗቸው ነበር። እናንተም ይሄው ነገር እንዳይገጥማችሁ ከተፈለገ ነቢያችሁን ታዘዙ አድርጉ የተባላችሁትን በአግባቡ ፈጽሙ የቻላችሁትን ያክ ይሄ ነው በማለት መልእክተኛው አስተማሩን ማለት ነው። ምንድነው ምን ነው ስለው ትምህርት ከዚህ ኪታብ ወይም ከዚህ ዘጠነኛ ሐዲስ ምን ትምህርት እናገኛለን ከተባለ አንደኛ وجوب الكف عما نهي عنه عما نهى عنه النبي صلى الله عليه وسلم ነብያችን አለይሂ ሰላቱ ወሰለም የከለከሉን ነገር ልንጠነቀቅና እጃችንን ልንሰበስብ እንደሚገባ ተምረናል። ዋጅብ ነው ማለት ነው። ሊቀውሊሂ ማነሃይቱኩም አንሁ ፈጅተኒቡ፣ ከሱ የከለከልኳችሁን ነገር ራቁት ስላሉ አንድ ይሄን ትምህርት አግኝተናል ማለት ነው። ሁለተኛስ أن المنهي عنه يشمل القليل والكثير، يتكلكلاچوت سيبال تنشونم بزونم ياكاتتال يتوسنا نغر مارت አይደለም زنا خمر مسرق مجدل مواشت سايሆን تنشونم بزونم ሁሉንም ነው የሚያካትተው ማንኛውም የተከለከላችሁት ነገር ማለት ነው። ሶስተኛ ምን ተማርን? أن الكف أهون من الفعل، አንድን መጥፎ ነገር ከመስራት መቆጠብ የታዘዝነውን ነገር ከመፈጸም እጅጉኑ የቀለለ ሆኖ አግኝተነዋል። ለምን? لأن النبي صلى الله عليه وسلم أمر في المنهيات أن تجتنب كلها، الله መልእክተኛ እቅባቶች ላይ ሁሉንም ታቀብ ራቃቸው ብለው ነው የከለከሉት። لأن الكف سهل، ምክንያቱም መጠንቀቅ ራስን ማቀብ ሲምፕል ነው ቀለል ያለ ነገር ነው። فإن قال قائل من البات عند سو اندي بيلسشي يتكلكلكوتن نغر ماقومو بتام سيمبل كهونا بتام بترابكوني غزي ميدا لاي فيلد لاي هوني يموت ويم بكت انسيتشي ببلا تغدجي نو تادا انديت سيمبل يهونال بيل مجمرياونو مزي بوتا حرام ايدلم بالتلا يالتكلكلكم نو منلو لا محرم مع الضروره ولا واجب مع العجز اندميبالو ከضرورة ጋር حرام የሆነ ነገር የለም። አስገዳጅ የሆነ ነገር ሲከሰት እንደዚሁም አቅም ከማነስ ጋር واجب የሚባል ነገር የለም። ካቀመህ በላይ አትጠየቅምና ይሄ ነው የሚባለው። ስለዚህ ምን ትምህርት ተማርን? መጥፎ ነገር ማቆም የታዘዝነውን ከመስራት የቀለለ መሆኑን እንማራለን። አራተኛ انه لا يجب من فعل المأمور الا ما كان مستطاعا، የታዘዝነውን ነገር የቻልነው ካልሆነ በስተቀር ለመፈጸም ግዳጅ እንደማይሆን ተምረናል። ግዳጅ ይሆናል የሚባለው አቅማችን ሲችለው ብቻ። አቅም ያልቻለው ነገር በጠቅላላ واجب ሊሆን እንደማይችል ከሐዲሱ ተምረናል። መስተጣዕቱም ስለሚ የቻላችሁትን ያክል ይላል። አምስተኛ እግረ መንገድ የሰው ልጅ አቅም እንዳለው ተምረናል ማለት ነው። አነ الانسان له استطاعه وقدره، የሰው ልጅ አቅምና ችሎታ ያለው ፍጡር መሆኑን በዛው እንረዳለን። ሐዲሱ ይሄንን ያስተምረናል። فيكون فيه رد على الجبرية الذين يقولون ان الانسان لا استطاعة له لانه مجبر على عمله، እግረ መንገድ የጀብሪያዎች አቋም የተሳሳተ መሆኑን እንረዳለን። የሰው ልጅ በሚሰራው ስራ ላይ ተገዳጅ ነው፣ የራሱ የሆነ ነጻ ፈቃድ የለውም። ሰው ምርጫ የለውም የሚል አመለካከት ያላቸው ሰዎች መሳሳታቸውን በዛውም ከሐዲሱ አግኝተናል ነው። ለምን? እኔ ያዘዝኳችሁን ነገር የቻላችሁትን ያክል ስሩ ነው የተባለው። አንድ ሰው ችሎታ ከሌለው እንዴት የቻልከውን ያክል ተብሎ ትዕዛዝ ይሰጠዋል? በሌለው ነገር አይታዘዝም ባለው ነው። ስለዚህ የሰው ልጅ ምንም ደካማ ቢሆንም አቅም እንዳለው ከሐዲሱ መውሰድ እንችላለን። አቅም አለው ማለት ደግሞ ነጻ ፈቃድ አለው ማለትን ያስከትላል። ገብቻው በዚህ መልኩም ይሄን ትምህርት አግኝተናል ማለት ነው። ስድስተኛ أن الإنسان إذا لم يقدر على فعل الواجب كله فليفعل ما استطاع، የሰው ልጅ የታዘዘውን ግዳጅ ሁሉ መፈጸም ካልቻለ የቻለውን ያክል ይስራ፣ የቻለውን ያክል መስራት አለበት ማለት ነው። ولهذا مثال يجب على الانسان ان يصلي الفريضه قائما، ለምሳሌ አንድ ሰው ፈርድ ሰላትን ቆሞ መስገድ ግዳጁ ነው። فاذا لم يستطع كالتشالس ሰላትህን አቁም ሳይሆን ሶላ ጃሊሰን ቁጭ ብሎ ይሰግዳታል። ቁጭ ብሎ መስገድንም ካልቻለ በጎን ተጋድሞ ይሰግዳል። ግዳጁ ይነሳልሃል ሳይሆን አቅምህ በቻለው መልኩ ግዳጅህን ትወጣለህ። አእምሮ ውስጥ የታመቀ ዒልም ይኖራል፣ ግን ያንን ዒልምህን ማይክ ይዘህ ወይ መስጂድ ወንበር ላይ ቁጭ ብለህ ለሰዎች ለመግለጽ ግን አንደበተ ርቱዕነት ያጥራሃል፣ ሀሳብህን መግለጽ አትችልም። አንዳንድ ሰው አለ የእውቀት ባህር ሆኖ በአእምሮ ግን መናገርም አይችላል ይጣፋበታል ታዳ ምን ታደርጋለህ ካልተሰጠ ሲባል አርፈህ ቁጭ ወል ሳይሆን በዚህ በኩል ማትችል ከሆነ በጽሁፍ በኩል ሞክራዋ በጽሁፍ የተዋጣለ ሰው ከሆንክ በጽሁፍ በኩል ግለጽ ግዳጅህን ተወጣ አየ ስነ ጽሁፍ ችሎታም ከሌለ ሐሳብህን እንኳን ቢያንስ መጻፍ ማትችል ሰው ከሆንክ ቁጭ ብለህ ሐለቃ አስተምርሽ ዳዋም ማትችልም መጻፍም ማትችልም ሐለቃ ዒልሚይ ማለት ነው በዛ መልኩ ማስተምር ሰው እንደ ችሎታው ነው የሚጠየቀው እኔ ሀገር ቤት ማቋቸው ሰዎች አሉ ሐለቃ ዒልሚይ ማለት ይሄ ወቀት የሚሰጥበት አንድ ቦታ ስፍራ ማለት ነው በመስጂድም ይሁን ወይም በራሱ ቤት ወይ በመድረሳ በቃ ወቀት አስተምር ለሰዎች ወዓዝ ማድረግ ምክር መስጠት መገሰጽ የዳዋ ሲስተሞችን ማጣጥ ሆነ በወቀት በኩል አስተምር ያንን እንኳን አድርግ ማለት ነው እና አገር ቤት አሁን ምን የማቃቸው አሉ አንዳንዶቹ የስነ ጽሁፍ ችሎታቸው ጣራ የነካል በአንድ ርዕሰ ጉዳይ ላይ ከጻፉ በጣም ይመጣላቸዋል ጽሁፍ የሰው ወገን መስበር የሚችል አሉ እነዛው ሰዎች አንድ ቀን ደሞ በመስጂድ ላይ ተጋብዘው ዳዕዋ አድርጉ ሲባሉ ግን እሚንተባተቡ ናቸው ወንበር ላይ ቁጭ ብለው መናገር አይችሉ ሲጽፉ ግን ሌላ ናቸው በተቃራኒ ደግሞ አለ ሲናገር የተዋጣለት ልዩ አለ አፍ የሚያስከፍት ጽሁፍ ላይ ግን ማይመጣለት አለ ማይሆንለት ከሁለቱ ደግሞ ውጪ የሆነ አለ ወዓዝ ማድረግ ምክር መስጠት ትምህርት ማስተማር ላይ የተሳካለት አይደለም ስነ ጽሁፍ ችሎታም የለውም ግን ደረሶችን በዙሪያው ሰብስቦ ቁጭ ብሎ ሲያቀራ ግን በአካፋ እየሰጠ የሚያጎርሳለ የቻልከውን ያክል ግዳጅህን በምትችለው መልኩ ተወጣ የሚለው ትምህርት ይሄን ይገልጻል የሚለውን ነው የምናገኘው ሁሉም ሰው እንደ ደረጃው እንደ ማንነቱ ልዩነት እንደ ማንነቱ ግዳጁን ይወጣ ነው መርየም መናገር ምትችል ከሆነ ከመጻፍ ይልቅ ተናግራ ህቶቿን ታስተምር አይኔ ማይክዬ መናገር አልችልም ካለች ትጻፍ የጽሁፍ ችሎታ አሳለሽ ወይ ነው አው ስነ ጽሁፍ ይመጣልኛል ልምዳለኝ የምትል ከሆነ በጽሁፍ ታገልግል አልችልም ካለችስ ሰብስበሽ በቃ አስቀሪያቸው በማስቀራት ደግሞ ዳዕዋም ካልተቻለ መጻፍም ካልተቻለ በዳዕዋ ሰባተኛ ምን ተማርን ከሐዲሱ لا ينبغي للانسان اذا سمع امر الرسول صلى الله عليه وسلم ان يقول هل هو واجب ام مستحب نبياتنا عليه الصلاه والسلام عند نجر كاززون تزازون كنيا يمتطبقوا مفصم انجي واجبنا وهي سنه نو بلو ليلى نجر متيقوا اغبابنت يلوم مساچو منالو انداچن نجر كاززسكواچو فاتو منه ما استطعتوا من يرد ኛ ባሪያዎች ነን ተዛዝ ለምፈጽም ስለሆነ የታዘዝ ነው የቻላችሁትን ያክል ስሩ ስለተባለ መልእክተኛው አዘዙ ከተባለ ዋጅብ ነው ሱና ነው ብሎ ክርክር ማንሳቱ አግባብ አይደለም ሱና ከሆነ ላይሰራው ይፈልጋል ማለት ነው የታዘዝ ነውን መፈጸም ይጠበቅብናል ይሄን ተመህርት እናገኛለን سمنتنيا ان ما امر به النبي صلى الله عليه وسلم او نهى عنه فانه شريعه نبياتنا عليه الصلاه والسلام يعززوت نجر ويمكلكلوت بتقلالا هي شريعه عند اكل تدرجو يقطرال السو راسو عند شريعه اكلو يساچو تعزاز معناتي من يطيع الرسول فقد اطاع الله قال ملكتنياون متعززسو በርግጥም አላህን ታዘዋል ብሏል አላህ ስለዚህም እሳቸውን መታዘዝ የሸሪዓው አንዳካል ነው ዘጠነኛ ኢነ ከثرة المسائل سببون للهلاك ጥያቄ ማብዛት ለመጥፋት ምክንያት ነው በተለይ አንዳንድ የገይብ ጉዳዮች መፈላሰፍ ስላልታዩ ነገሮች ስላስማው ሲፋት በዛሂሩ ከተነገረን አልፈን ባልተነገረ ነገር ላይ መፈላሰፍ ሌሎችም ነጥቦች ላይ ማንሳት እንደዚህ አይነት ነገሮች ሰውን ለጥፋት ይዳርጉታልና አልኢክቲሳዱ ፊል ኢዕቲቃድ መሰረታዊ በሆኑ የእምነት ማዕከሎች ላይ ብቻ ተገድበን መስራት ይጠበቅብናል ለምን ከዚህ በፊት የነበሩ ህዝቦች የጠፉት በዚህ ምክንያት ነው ተብሏል። አስረኛ التحذير من الاختلاف على الانبياء قدمت نبياتهم مقارن هايلنيا زاتشا እንደተሰጠበት በዚሁ ተመረናል። ስለዚህም وان الواجب على المسلم ان يوافق الانبياء عليهم السلام عند مسلم نبياتهم ሊገጥማቸውና ሊስማማቸው ነው ግዳጅ የሚሆንበት ማለት ነው። ይሄን ትምህርት ተመረናል ከዚህኛው ሐዲስ ወደ አስረኛው እንግባ። ገብቷችኋል አይደል? ዘጠነኛው ሐዲስ على حديث العاشر اسر ان حديث انا ابي هريره رضي الله عنه قال اهونم كابي هريره بالدغامي يتلالف حديثنا والله ملكم سرون يدلت من على قال رسول الله صلى الله عليه وسلم نبياتنا عليه الصلاه والسلام انذ ذهب ان الله طيب النبياتنا صلى الله عليه وسلم الله ملكمنا نصو يونا جيتانا ترونا نصوبنا الطيب اسم من اسماء الله عز وجل كجيت الله سموش مكاكل عند ملكوتاو يسمنو فغدلو باهرياتوچ كله يطرا نور يلللبت ان كان البا يونا نسو بجيتا معناتنو الله طيب الله طيب نو سلازيهم نسو يونا جيتا سلوونه ان كان البا جيتا سلوونه لا يقبلوا كنغغرنا كسرام ايقبلم مالو إلا طيبا طرو يهونون انجي سنطرو جيتانون نا كنغغرمونا كسرا طرو يهونون انجي አይቀበልም አቆሽሽን አበላሽተን በታዘዝነው መልኩ መስፈርቱንና ማዕዘናቱን ሳናሟላ የምንሰራውን ስራ الله አይቀበልንም። ለምን? እሱ ንጹህ ጌታ ነው። እኛም ስራችንን ማንጻት ይጠበቅብናል። الإخلاص ጀምረን ማለት ነው። وان الله سنزهم الله الواهن امر المؤمنين مؤمنان باريوچن ازواچوال بما امر به المرسلين بما امر باززو به بسو المرسلين ملكتنيوچن باززو ملكو مؤمنوچنن ماززاچو ملكتنيوچن انداززو مؤمنوچن ازز فقال تعالى جيت اللهم من لياله يا ايها الرسل እናንተ መልእክተኞች ሆይ አላችሁ። ረሱል ሲንጉላር ተርም ነው አንድ መልእክተኛ ሲሆን ረሱል ከሆነ ደግሞ ፕሉራል ተርም ነው ብዙ መልእክተኞችን ነው የሚያሳየው። ረሱል ከተባለ አንድ ነው ረሱል ከሆነ ብዙ ነው። ያ አይሁር ረሱሉ እናንተ መልእክተኞች ሆይ ኩሉ ብሉ ተመገቡ ምን ጠይባት ምን ጠይባት ከመልካሞች ሆነ አዘዛች ከጥሩ ተመገቡ ከዛስ ወአመሉ ሳሊሃ ሳሊህ ሆነ መልካም ስራንም ስሩ። وقال تعالى يوم مؤمنون دم معززه ملكتኞችን ባዘዘው መልኩ يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ ኩሉ እናንተም ብሉ ምን ጠይባቲ ከመልካሞቹ ማረዘቅናኩም ከሰጠናችሁ ሲሳይ እኛ ከሰጠናችሁ ሲሳይ ከመልካሙ ተመገቡ። ይሄንን ካሉ በኋላ ያላህ መልእክተኛ በመልካም ነገር መመገብ ከመልካሞቹ በሐራምና በሌላ መንገድ የተገኘን መብላት የሚያስከትለውን ችግር ሊገልጹልን በመሳሌ ሲቀጥሉ ምን አሉ ثم ذكر كذا ما وصل يا الله ملكتنيا مثال يدرلو الرجل عندن سو عندن سو وصل يا الله ملكتنيا ايه سو يطيل السفر سفرن يرزم منجدن معناتو مسافر نو بطام منجد ارزموال مسافر مهون براسو اندغنا سفر ما رزم راسو لدعاء تقبايت مكنيات ناتشو ሶስቱ ዱዓቸው አይመለስም ከተባለው አንዱ ሙሳፊር ነው አይደለም? እንደገና ደግሞ መንገድ ማርዘሙ በዛ ላይ። ስለዚህም መንገድን የሚያረዝም የነበረ አንድን ሙሳፊር መልእክተኛው አወሱልን። አሽዓስ ጨበሪያም ነው የሚባለው ጸጉሩ የተንጨባረረ ምንድነው የሚባለው በወጣቶች ቋንቋ አሽዓስ ጸጉሩ የተንጨባረረ የተቆጣጠረ አግበር አዋራ የነካው በረሃ ላይ ስለነበር የቆሸሸ ማለት ነው። አግበር አዋራ የነካው ይሄን ሰው አወሱት። ከዛስ የሙዱ የደይ እጆቹን ይዘረጋል ኢለሰማ ወደ ሰማይ ወደ ሰማይ እጆቹን ይዘረጋል ምን ይያለ ያ ረብ ጌታዬ ሆይ ጌታዬ ሆይ ይያለ እጆቹን ወደ ሰማይ ዘርግቶ ዱዓ ያደርጋል። ومطعمه حرام ሚበላው ግን حرام ነው ምግቡ حرام ነው ومشربه حرام ميتطاوም حرام ነው وملبسه حرام ሚለብሰውም በحرام ፈደ وغزي بالحرام يتجنبون بحرام ነው ያደገው በዚህ አይነት መልክ ከሆነ እጁን አንስቶ ያ ረብ ካለ ፈአና ይስተጃቡ ለ ፈአና እንዴት ማለት ነው? ኢስቲፋሙ ኢንካሪ ነው። ይስተጃቡ ለ ለርሱ እንዴት እሺ ይባላል? ዱዓው እንዴት ተቀባይነት ያገኛል አሉ። አያገኘም ነው መልሱ። ረዋሁ ሙስሊም ሙስሊም የዘገበው ሐዲስ ነው። ስለዚህም ምን ተማርነ ከተባለ ሐላል ላይ መገደብ አለብን ነው። እስቲ ከዚህ ምናገኛቸው ትምህርቶች ላይ ነው እዛ ላይ ተብራርቷል። አሚን አላህ ይጠብቀን። አንደኛ ከዚህ ሐዲስ ምን ወስደው ግንዛቤ ምንድነው? አነ ሚን አስማኢላሂ ተዓላ አጥይብ ቤታችን አጥይብ የሚል መለኮታዊ ስም እንዳለው ከሐዲሱ ተምራናል። ኢንላሃ ጠይቡን ስላሉ ቤታችን አጥይብ ነው። በህልውናውም በዛቱ በስሙም በባህሪያቱ በስራውም በጠቅላላ ንጹህና የጠራ ከነውር የጠራ ጌታ ነው። ይሄን አንድ ትምህርት አገኝተናል። ሁለተኛ ምን ትምህርት አገኘን ከተባለ ان الله تعالى غني عن الخلق አላህ ከኛ የተብቃቃ ጌታ መሆኑን ከኛ የተብቃቃ ነው። ስለዚህም ፈላ ይቀበሉ ኢላ الطيب ከሰራችን ጥሩውን እንጂ ሌላ አይቀበልም። ለራሳችሁ ስትሉ ነገ ለምታገኙት ጥቅም ስራችሁን አሳምሩ አለን እንጂ ጌታችን ከኛ የሚፈልገው ነገር ኑሮ አይደለም። አላህ ከኛ የተጥቃቃ ጌታ ስለሆነ መልካምን እንጂ ሌላ አልቀበልም ብሏል። غني መሆኑን በዚህ ተረዳን። ሶስተኛ ምን ተማርን? تقسيم الاعمال الى مقبول ومردود ስራዎች በሁለት እንደሚከፈሉ አይደል? ከፊል ስራዎች ተቀባይነት ሲኖራቸው ሌሎች ደግሞ ተመላሽ እንደሚሆኑ። ሁሉም ስራ ተቀባይነት የለውም ሁሉም ስራ ተመላሽ አይሆንም ማለት ነው። طيب የሆነ መልካም ስራ አላህ ዘንድ ተቀባይነትን ሲያገኝ طيب ያልሆነ ኸቢስ ቆሻሻ የሆነ ስራ ወይም ንግግር ደግሞ ተመላሽ ይሆናል ማለት ነው። ስራ ለሁለት እንደሚከፈል በዚሁ ተረዳን። ይሄን ትምህርት አግኝተናል ነው። አራተኛ ان الرسل عليهم الصلاه والسلام يؤمرون وينهون ይሄን አድርግ ተብሎ ማዘዝ ይሄን አታድርግ ብሎ መከልከል ለነቢያት ተከታዮች ብቻ ሳይሆን ነቢያትና ሩሱሎች ራሳቸው እንደሚታዘዙ ከዚህም አግኝተናል ተምረናል። ጌታችን አላህ ሩሱሎችንም ያዛቸው ነበር ይከለክላቸው ነበር። ማዘዝና መከልከል የሚለው ህግ ለነቢያት ተከታይ ብቻ ሳይሆን ለነሱም ጭምር እንደነበረ ነው የምንማረው። ለምን ኢንላሃ አመረ المؤمنين بما امر به المرسلين መልእክተኞችን ባዘዘው ነገር አዘዘው المؤمنዎችንም ካለ ለካ እነሱም ይታዘዛሉ ይሄን ደግሞ አታደርግ ተብለው ይከለከላሉ የሚለውን ግንዛቤ እንወስዳለን። ይሄንንም ተማርን ማለት ነው። አምስተኛ ከዚህ ሐዲስ ምን እንወስዳለን ከተባለ ሙእሚኖችም አነ ልሙእሚኒና ማእሙሩና መንሂዩን ይሄን አድርጉ ተብለው እንደሚታዘዙ ይሄን ደግሞ አታርጉ ተብለው እንደሚከለከሉ ከሐዲሱ ትምህርት ይገኛል። سدستنيا استعمال ما يشجع على العمل سوتش سران اندسرو ليكسقساچونا ليانساساچو يميچلن يانغاغر زيبي متتقم اغبابنت اندالو كحديثو تمار مؤمنوچ زي بوتا لا يتعززوتن اندسرو يتكلكلوتن نغر انديرقو امياناساساچو مندنو ملكتنيوچنم ماززو نو الله ታዳ መልክተኞች እንደዚህ ከታዘዙ የታዘዙትንም ከፈጸሙ አንተ ራስህን ስታይ በደረጃ ከነሱ ዝቅተኛ መሆነህን ስለምታውቅ እኔ ስማልነኝ በታዘዝኩት ምቆራው ያልታዘዝኩትን የምዳፈረው ማለት አይቀርም ስለዚህም የታዘዝከውን እንድትፈጽም ሊያነሳሳ በሚችል መልኩ በክብርና በደረጃ ካንተ የሚበልጡ ነቢያትና መልክተኞችን አዝዟል ብሎ ሲነገረ እኛም ከሐዲሱ ምን ትምህርት እንወስዳለን ዛሬም ወንድምና እህቶችን ስንመክር ወይ ስናስተምር አንድን ስራ ሊሰሩት በሚችሉት መልኩ ያነሳሳቸዋል ብለን የምናምንበትን የቋንቋ ዘይቤ መጠቀም እንዳለብን ያሳየናል ማለት ነው። ሰባተኛ ከሐዲሱ ምን እንማራለን? الامر بالاكل من الطيبات للمؤمنين والمرسلين ከመልካም ነገሮች መብላት ከመልካም ነገሮች መጠጣት ተዛዙ የተሰጠው ለአማኝ ባሪያዎችና ለመልክተኞች እንደሆነ እንረዳለን ማለት ነው። ይሄ ህግ መልክተኞችና ተከታዮቻቸው ናቸው። ዘጠነኛ ማን ነው ስምንተኛ አንሁ የጂቡ ሹክሩ ኒዕመቲላሂ አዘ ወጀል ቢልአመል ሷሊህ ያአላህ ኒዕማ ብሉ ጠጡ ብሎ ከመድር ካፈራለን መልካም ጸጋዎቹ ከበላን ከጠጣን በኋላ ምስጋናችንን መግለጽ እንዳለብን ተማርሰና መሰገነ በመላስ አልহামዱሊላህ ብቻ ሳይሆን በተግባር ደሞ ጥሩ ስራ በመስራት ለምን ወአመሉ ሳሊሃ ብሎ ከጥሏል ብሉ ካለ በኋላ በልተን ስናበቃ ባገኛችሁ ጤና እንደገና ጌታችሁን አመስግኑበት የታዘዛችሁን ስሩ ነው ተግባብተና ከአላህ ሪስክ እየበላህ ተመለሰህ ለጌታ አልሰግድም የጌታዬን ፍቃድ አልፈጽምም ማለት አግባብ አይደለም ነውር ነው ስለዚህም አላህ በሰጠህ ሪስክ አመስግነው እንዴት አመስግነዋለሁ ካል ፍቃዱን በመፈጸም ይሄም ምስጋና ነው ጌታ ቴንክ ዩ ብቻ አይደለም ዘጠነኛ توجيه الامر لمن هو متصف به ተዛዝ የተሰጣቸው አካላቶች እነማን እንደሆኑ መጠቆማቸው አሁንም ትልቅ ትምህርት ይሰጠናልኛ እናንተ መልክተኞች ሆይ ከመልካም ሲሳይ ተመገቡ መልካም ስራንም ስሩ ይላል መልክተኞች حرام የሆነ ነገር ይበላሉ እንዴ ወይስ ወደ መጥፎ ስራ ፊታቸው ናዘሮ መጥፎ ይሰራሉ አይሰሩ ታዳ ይሄ ከመሆኑ ጋር ተዛዙን አላህ ለነሱ ከሰጠ ይሄ የተዛዙ አጣጫ ምን ትምርት ይሰጣል ሲባል ከነሱ ውጭ ያለው አካልስ ምን አይነት ትምርት ይወስዳል የሚለው ነው እንግዲህ ምን አይነት ትምርት ይወስዳል ራሳችንን ምን መዘነበት እንዲሆን ነው የአካሂዱ የአነጋገሩ አካሂድ የሚሰጠን ትምርት አላህ በቁርአን ላይ ነብያችን ሰለላሁ ዐለይሂ ወሰለም يا ايها النبي اتق الله ايلال انت يني نبي هوي اللهن فرا ايلال كساچو ميبلط اللهن فرا يالله اندي اندزا هونو يالله كساچو ميبلط اللهن فرا يليله هونو ساله جننيا وسن علافيوچ اندان قرارا جنا اندهونن اندناوق تمهرت اندنوسد نو بزي ملك نو انجدي اعتزاز سيسط يتزاز واطاچا ماننن يملكتال ميلو ለኛም ትምህርት ይሆነናል 10ኛ ተህሪሙ ልኸባኢስ ማንኛውም ጎጂ የሆነ ነገር በጠቅላላ حرام መሆኑን በዚህ ሆንረዳለን ኩሉ ምን ጠይባቲ ካለ ከመልካም ነገሮች ጥሩዎችን ተመገቡ ካለ ጎጂ ነገሮች ሁሉ ምንድናቸው حرام ናቸው አትምሉ ተብለን ተከልክለናል እንደማለት ነው ይሄንን ትምህርት በዛው ወስደናል 11ኛ ደግሞ حرام من يبلع حرام من يتطع حرام من يلبس سو ዱዓው በብዛት ተቀባይነት ሊኖረው እንደማይችል ከዚህ ሐዲስ ተረዳን። ሳፍር ነበር፣ መንገድን አርዝሟል፣ እጁን ወደ ሰማይ አንስቶ ያ ረብ ያ ረብ ይላል፣ ግን ዱዓው ተቀባይነት አላገኘም። ለምን? ሲበላው የነበረው ሐራም፣ ሲጠጣው የነበረው ሐራም፣ የለበሰው ሐራም። ስለዚህም አይሆንም የሚለውን ተምረናል። ስለዚህም ሐራም ነገርን ማቆም አለብን። 11ኛ ሰፈር ዱዓ ተቀባይነት ከሚኖራቸው ምክንያት አንዱ መሆኑን በዚህ እንረዳለን። 12ኛ ነው። ኦኬ፣ ሰፈር ዱዓ ተቀባይነት ከሚኖራቸው ምክንያቶች አንዱ ነው። ነብያችን ሰለላሁ ዐለይሂ ወሰለም ሶስት ሰዎች ዱዓቸው ተመላሽነት አይኖረውም ማሉና ከሶስቱ አንደኛውን ሲናገሩ ማንን ነው ያሉት? ሙሳፊሩን ነው ያሉት። የሙሳፊር ዱዓ መቅቡል ነው ብለዋል። ስለዚህ ዱዓ ተቀባይነት እንዲኖረው ሰፈርም የራሱ አስተዋጽኦ አለው ነው። 13ኛ አን ረፍዕ አልየደይኒ ፊዱዓኢ ሚን አስባብ አልኢጃበቲ። በዱዓ ሰዓት እጅን ወደ ላይ ማንሳት ራሱ ዱዓ ተቀባይነት እንዲኖረው የራሱን አስተዋጽኦ ያደርጋል። ሰውየው እጁን ወደ ሰማይ ያነሳል እንደተባለው እጃችንን ወደ ላይ ከፍ ማድረግ፣ እጃችንን ወደ ላይ ሳይከብደን ከፍ እናድርገው። እዛው ሆድ አካባቢ መሆኑ ይቅርና እስቲ ወደ ላይ ከፍ ይበል እጃችን። 13ኛ ጌታችንን በጌትነት ባህሪው ተወሱን ማድረግ። አሁንም 14ኛ ጌታችን በጌትነት ባህሪው ተወሱን ማድረጋችን ዱዓ ተቀባይነት እንዲኖረው ሌላው ማስረጃ ነው። ያ ረብ አለ። ስለዚህ በሩቡቢያው በጌትነት ባህሪው ወደ አላህ መቃረብ፣ ወደ ራሱ ተወሱል ማድረግ፣ ይሄንንም ትምህርት እናገኛለን ማለት ነው። እነዚህ 14ቱ የምናገኛቸው ጥቅሞች ናቸው። አላህ በተማርነውም በሰማነውም ተጠቃሚ ያድርገን። ኢንሻአላህ ያልገባችሁ ነገር ካለ በኪታቡ ላይ ወይ ጥያቄ ተፈጠረባችሁ እጅ አውጥታችሁ መጠየቅ ትችላላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማይክ ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛኩም ላሁ ኸይረን ኡስታዝና አላህ ስራህን ይውደድልህ፣ አላህ ይቀበልህ። እኛ ደግሞ በሰማነው ምን የተማርነውንም ተገብር ያርገን። እና የኔ ጥያቄ ምንድነው? ኢነላህ ተዓላ ጠይበን ላይቅበሉ ኢላ ጠይበን አለ። አላህ ሱብሃነሁ ወተዓላ ጥሩ ነገር እንጂ አይቀበልም ብሎ ተናገረ ማለት ነው። በኋላ ደግሞ ያው ነብያችን ሰለላሁ ዐለይሂ ወሰለም ኤግዛምፕል ሲሰጡ ማለት ነው ወመጣአመሁ ሐራም ወመሽረቡሁ ሐራም ወመልበሱሁ ሐራም ያሉት ማለት ነው። አሁን ይሄ ሰውዬ ለምሳሌ እንትን አልኮል እየጠጣ ወይም ፖርክ እየበላ ለማለት ሳይሆን የመጣበት ምንጩ ገንዘቡ መጀመሪያው ነው የተገኘበት ምንጩን ለመጥቀስ ነው። ኡስታዝ የለበሰውም ሐራም የጠጣውም ሐራም፣ ያው የሚጠጣውም ሐራም የሚለብሰውም ሐራም ብለው ያሉት፣ የሚበላውም ሐራም ብለው ያሉት የመጣበት መጀመሪያ ገንዘቡ ከመጣ ለማለት ነው። ከሐራም ከሆነ አይቀበለውም ለማለት ነው። ይሄን አብራራልኝ። ያው ከሐራም የመጣ ነገር ለነገሩ አይቀበልም፣ ግን ያው የገንዘቡ ምንጭ ለመጥቀስ ነው ወይ ለማለት ነው ወይ ለማለት ነው። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥሩ ጥያቄ ነው። ኢነላሃ ጠይብ ያሉት ነብያችን ሰለላሁ ዐለይሂ ወሰለም ናቸው። አላህ ራሱ ጠይብ ነው፣ ንጹህ ጌታ ነው። ላ የቅበሉ ኢላ ጠይባ፣ ንጹህ የሆነን ነገር እንጂ አይቀበልም ያሉት እሳቸው ናቸው። ስለዚህ ሰው ሲያወሩ ወመጥዓሙሁ ሐራም፣ የሚበላው ሐራም ነው። ወመሽረቡሁ ሐራም፣ የሚጠጣውም ሐራም ነው። ወመልበሱሁ ሐራም፣ የሚለብሰውም ሐራም ነው ሲሉ ሁለቱንም ያጥፋል። አንድ ቀጥታ እነሱ ራሳቸው ሐራም የሆኑ ነገሮች ናቸው የሚጠቀማቸው ነገሮች። ያልተፈቀደለትን ነገር ይበላል፣ ያልተፈቀደለትን ነገር ይጠጣል ነው። ሁለትስ ሚበላቸውና ሚጠጣቸው ነገሮች የተፈቀዱ ጠይባቶች ናቸው ግን እነሱን ያመጣበት መንገድ ባልተፈቀደ በሐራም መንገድ ነው ለምሳሌ በሐራም ስራ ሰርቶ ሐላል ምግብ ገዝቶ ሊበላ ይችላል ዳቦ ነው የበላው ዳቦ ሚን ጠይባት ከሐራም አይመደብም ዳቦን ያመጣውን ሰርቆ ከሆነ ወይ በሌላ ሐራም ስራ ሰርቶ ከሆነ ስለዚህ እዚህ ቦታ ላይ የበላውም ሐራም ነው ሲል ቀጥታ አንድ ምግቡንም ይሆናል ከፈለገ ያሳ ማስጋ በልቶ ሊሆን ይችላል አይ አይደለም ደሞ ካልን በሁለተኛው ደሞ ምን ይሆናል በሌላ መንገድም እሺ በሐራም ሰርቶ ቢስሚላህ ተብሎ የታረደ ስጋ በልቶ ሊሆን ይችላል ሁለቱንም ያካትታል ወጥጃ ወር ጀነ ወያክ ከተነ ነው መጨረሻ ላይ ወረደው ሱራ ሱራቱል ናስ ነው አይደለ ነስር መጨረሻ ላይ ደግሞ ወረደው አያ ሱራቱል በቀራ ቁጥሩን አላውቀውም እና ይሄ እንዴት ነው መጨረሻ ላይ ወረደው ሱራቱል ነስር ከሆነ አያው ደግሞ እንዴት ከሱራቱል በቀራ ሊሆን ይችላል የሚለውን ለመጠየቅ ነው ጀዛኩም الله خير والسلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته አጠያየቅህ እንደገባኝ ቁርአን አሁን የተጻፈው እኮ በወረደው ቀደም ተከተል አይደለም አሁን በቀደም ተከተሉ ስታየው ሱረቱል ፋቲሃ የመጀመሪያ ሱራ ነው ግን መጀመሪያ ወርዷል ማለት አይደለም ሱራቱ አለቅ 96ኛ ሱራ ላይ ነው የተቀመጠው ግን ሲወርድ መጀመሪያ ነው ስለዚህ ያ ካልሆነ ያንተ አጠያየቅ ሱራቱ ነስር መጨረሻ የተባለው ከሱራዎች አንጻር ነው ሙሉ ሆኖ በመውረድ ከሱራዎች አንጻር ሱራቱ ነስር መጨረሻ ወረደ ከሱራቱ ነስር በኋላ የወረደ ሌላ የቁርአን ሱራ የለም ነው ከአንቀጾች ግን ከአያቶች ግን አንቀጽ ወይም አያት ማለት ከሱራ ውስጥ አንድ የተወሰነ ክፍል ማለት ነው መጨረሻ ላይ በመውረድ ግን ሱረቱል በቀራ 281ኛው አያት የመጨረሻ ነው ስለዚህ ከአንቀጽ የመጨረሻው እሱ ሲሆን ከሱራ ሱረቱን ነስር ይባላል ነው ከነስር በኋላ እንዴት የሱረቱል በቀራ ይወርዳል ብትል ሱረቱል በቀራ ወረደ ሳይሆን ምን ነው የሱረቱል በቀራ 281ኛው አንቀጽ ነው የወረደው ተገባ አጠያየቅህ እንደዛ ከሆነ አያት የሚሆነው የመጨረሻ አልገባኝ እስቲ ማይክ ያዝ ጥያቄህን ግልጽ አድርጎ ማይክ ያዝና ጠይቅ ወይስ አንተ ሱረቱል በቀራ የመጨረሻው 286ኛው አንቀጽ ለምን እሱ አልሆነም ነው ቀደም የነገርኩህ አልገባህም ማለት ነው የሱራዎችና የአያቶች ቀደም ተከተል እንዳወራረዳቸው አይደለም ሱረቱል በቀራ 281ኛው አንቀጽ ወረደ ማለት 282ኛው አንቀጽ ከሱ በኋላ መጣ ማለት አይደለም ይሄ አቀማመጡ በነብያችን አለይሂ ሰላቱ ወሰለም ትእዛዝ የተቀመጠ ነው ለምሳሌ መጀመሪያ የወረደው ሱራ ሱረቱል አለቅ ነው አይደለም ግን ከቁጥር 1 እስከ 5 ነው የወረደው ሙሉ ሱራው አልወረደም ከዛ በኋላ ሱረቱል ቀለም ነው የወረደው ከዛ ከቁጥር 6 ጀምሮ ያሉት የሱረቱል አለቅ በወረዱ ጊዜ ደግሞ እዛ ገብተው ተካተቱ ስለዚህ ሱረቱል በቀራ 281ኛው ነው ስትባል ከ282 እስከ 286 ያሉትስ እነሱ ከሱ በኋላ አይደሉ ወይ ትላለህ ከሱ በኋላ የሆኑት በተርቲብ ነው በአቀማመጥ ነው በመውረድ አይደለም ቅዱስ ቁርአን የተጻፈው ባወራረዱ ቀደም ተከተል ስላልሆነ እንዳወራረዱ ቀደም ተከተል አልተጻፈም እዚህ ሲሰበሰብና ሲጻፍ በሳቸው ትእዛዝ መሆን ያለበት ነገር በየቦታው ተሰክቷል ነው አሁን ከገባህ والله اعلم ማይክሪ